ዛሬ ቀኑ ሰንደይ እንደመሆኑ መጠን ከዚህ በፊት እንደነገርኳችሁ ተከታታይ ትምህርቱን ሙስሊምና ጌታው ሙስሊም ከራሱ ጋር ሙስሊም ከወላጆቹ ጋር ሚስቲሁ አሚን ሙስሊም ብለን አቁመናል። ኢንሻአላህ ቀጣዩን ክፍል ደግሞ ማክሰኞ እንመለከታለን። እንደተለመደው እሁድ ሁሉንም ያማከለ ነገር አንድ ነው ኢሾው እያነሳን በዛ ጉዳይ ላይ ኢንሻአላህ ለመማማር እንሞክራለን። ስለዚህ መቅዳት የምትፈልጉ ወንድሞች እህቶች get ready for that በዛ ዝግጁ ሁኑ ኢንሻአላህ። አላህ በመልካም ነገሮች ሁሉ ይርዳን። In the name of Allah, the Most Gracious, the Most Merciful. Ready now? Okay. Hayr, mashallah. A'udhu billahi min ash-shaytan ar-rajim. Bismillahi ar-Rahman ar-Rahim. Alhamdulillah. Wa salatu wa salam ala Rasulullah sallallahu alayhi wa sallam. In the name of Allah, the Most Gracious, the Most Merciful. All praise and glorification be due to Allah, the creator of the heavens and the earth, and the sustainer of this beautiful universe. I make peace and blessing be upon our beloved Prophet Muhammad sallallahu alayhi wa sallam. Indeed, the best of speech is the book of Allah. The best of guidance is the guidance of Muhammad sallallahu alayhi wa sallam. We bear witness that no one is worthy of worship but Allah. We bear witness that Muhammad sallallahu alayhi wa sallam is indeed the final messenger. በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ምስጋና አምልኮትና ውዳሴ ሁሉ ይህንን አጽናፈ ዓለም በሚያምር መልኩ ለፈጠረው ለጌታችን ለአላህ የተገባ ይሁን። እነሆ ከአላሁ ስብሓንሁ ወተዓላ በስተቀር በእውነት የሚመለክ አምላክ የለም። እነሆ ነቢዩ ዓለይሂ ሰላቱ ወሰላም የአላሁ ስብሓንሁ ወተዓላ ባሪያና መልእክተኛ መሆናቸውን እመሰክራለሁ። መልካም ንግግር የጌታችን የአላሁ ስብሓንሁ ወተዓላ ንግግር ነው። ቅኑም ጎዳና የነቢያችን አለይሂ ሰላቱ ወሰላም ቅን ጎዳናው ኢስላም ነው። ኢንሻአላህ ቱዴይ አላሁ ሱብሓነሁ ወተዓላ ከፈቀደ የምንማርበት የትምህርታችን ርዕስ የሚሆነው ሌራስ ሪመምበር እናስታውሳቸው ይላል ርዕሳችን። ሌራስ ሪመምበር ዘን እናስታውሳቸው። እነማንን ነው የምናስታውሳቸው? እናስታውሳቸው ስል በምሮች ውስጥ ብዙ ነገሮች ሊመጡ እንደሚችሉ አስባለሁ። but let us remember them እናስታውሳቸው። እነማንን ነው የምናስታውሰው? ቁርአን አስታውሷቸው ብሎ የጠቀሰልን ነገር ነው ኢንሻአላህ የምናስታውሰው። let us remember خير ما شاء الله civil right for all let us remember ደገም ደገም ማድረጋችሁ በጽፉ ጥሩ ነው። ረሱል ሁሉም እንዲይዘው let us remember እናስታውሳቸው። ለራስ ሪመምበር እናስታውሳቸው ይላል ራሳችን። እናስታውሳቸው እነማን ነው እንመለከታለን ኢንሻአላሁ ሱብሃነሁ ወተዓላ። አላህ በሰጠን ጊዜ ውስጥ ይሄን ለማየት እንሞክራለን። የመጀመሪያው ለራስ ሪመምበር ዘ ሆምለስ። ለራስ ሪመምበር ዘ ሆምለስ። ለራስ ሪመምበር ዘ ሆምለስ። ስብሓን ረቢ ቁርአን በሚያስደንቅ ሁኔታ ስለ እነዚህ ሰዎች ያወራናል። ዘ ሆምለስ ቤት የሌላቸው ሰዎች። እስቲ ስለ ሆምለስ ወይም ቤት ስለሌላቸው ጎዳና ስለሚተዳደሩ ሰዎች ቁርአን ምን ይላል ብዬ ከቁርአን አናቅስቶች ከማየቴ በፊት ነቢ ስለ ላ ሰለም ስለ እነዚህ ሰዎች ምን ይላሉ የሚለውን ከማቅረቤ በፊት አንድ የቁርአን አንቀጽ መሰረት አድርጌ ትምህርት ለጀመረ ወላሂ ثم والله ይሄንን ትምህርት በጣም አስተውሎ ለሚከታተለው ሰው ወላሂ ዛሬ አላሁ ተዓላ ለኔና ለእናንተ የዋለልን ትልቁን ውለታ የምንገነዘብበት ሰዓት ነው ብዬ አስባለሁ። አልሐምዱሊላህ ثم الحمد لله የምንልበትም ሰዓት ነው ብዬ አምናለሁ። ሪመምበር ላስ ሪመምበር them እናስታውሳቸው። ጌታችን አላሁ ሱብሃነሁ ወተዓላ በሱረቱል አልቁረሽ ምዕራፍ 106 ላይ ይህንን መልእክት ያስተላልፍልናል። ሱብሃንአላህ ሱረቱ አልቁረሽ ምዕራፍ 106 ከቁጥር 1 ጀምሮ የቁርአን አንቀጽ ፎር ዴ For the Bismillahirrahmanirrahim, in the name of Allah, the Most Compassionate, the Most Merciful. For the accustomed security of the Quraysh, their accustomed security in the caravan of winter and summer, let them worship the Lord of this house, who has fed them, saving them from hunger and made them thief, saying, "Our saving them from fear." Subhanallah. Bismillahirrahmanirrahim. Quraysh, number 26. ከቁጥር አንድ ጀምሮ ጌታችን አላሁ ስብሓንሁ ወተዓላ እንዲህ ይለናል። ቁረሽ የነቢዩ ዓለይሂ ሰላቱ ወሰላም የዘር ሀረግ ግንድ እንደሆነ ታውቃላችሁ። አላሁ ስብሓንሁ ወተዓላ ቁረሽን ስለ ቁረሽ ህዝቦች የዋለላቸውን ውለታ ነው የሚነግርልን። እስኪ የዋለላቸው ውለታ ምንድን ነው? ቁረሽን ለማላመድ ባለዝሆኖቹን አጠፋ ይለናል። እነዛ ባለ ዝሆኖች እንደማናቸው እንመጣበታለን። ስለ ቁረሽ ሲከተል ቁጥር 2 ላይ የብርድና የበጋን ወራት ጉዞ ለላላ ጉዞ ለላምዳቸው ይህንን ሰራ ይለናል። በሱረቱል ቁረሽ ምዕራፍ 106 ቁጥር 2 ላይ የብርድንና የበጋን ወራት ጉዞ ለላምዳቸው ይህንን ሰራ። ስለዚህ የዚህ ጌታ ማለትም የዚህን ቤት ጌታ ማለትም የካዓባን ጌታ ይገዙ ያንን ከረሃብ ያበላቸውን ከፍራሃትም ያረካቸውን ጌታ ያምልኩ ይላል። አላሁ ሱብሓነሁ ወተዓላ ምን አለ? Let they worship the Lord of Kaaba. የዚህን ቤት የካዓባን ጌታ የሆነ አላሁ ሱብሓነሁ ወተዓላን ይገዙ። አላሁ ሱብሓነሁ ወተዓላን የካዓባውን ባለቤት የሆነውን ጌታ አላሁ ሱብሓነሁ ወተዓላን ይገዙ ካለ በኋላ ቀጥሎ ምን አለ? ያንን ያ ከረሃብ ያበላቸውን ተረበው ሳለ የመገባቸው ተረበው ሳለ ያጠገባቸው ያበላቸው የሆነ ጌታ ከፍርሃትም ያረካቸውን ፍርሃት በውስጣቸው ነክሶ ነበር ከዛ ፍርሃት ነጻ ያወጣቸው የሆነውን ጌታ አላሁ ሱብሓነሁ ወተዓላን ያምልኩ ይላል። የብርድና የበጋ ወራት ጉዞ ሊያላምዳቸው የሚለው በብርድ ወራት ወደ የመን በበጋ ወራት ወደ ሻም ወይም ወደ ሶሪያ ለንግድ የሚያደርጉትን ጉዞ ሊያላምዳቸው ነው ማለት ነው። ምክንያቱም በዛን ወቅት በብርድ ወራት ወደ የመን በበጋ ወራት ደግሞ ወደ ሻም ወይም ወደ ሶሪያ ለንግድ የሚያደርጉት ጉዞ ስለነበረ ጌታችንም አላህ በቁርአን ውስጥ አወሳው የብርድና የበጋን ወራት ጉዞ ሊያላምዳቸው ይህንን ሰራ። ስለዚህ የዚህን የካዓባን ጌታ ያምልኩ ይገዙ ያንን ከረሃብ ያበላቸውን ከፍራሃትም ያረካቸውን ጌታ ያምልኩ ይላል። ይኔ ዋናው ማለሻይዴ የምፈልገው ከረሃብ ያበላቸውን ተርፈው ሳለ መገባቸው ረሃብን ሁላችሁም ታውቃላችሁ። ቀጥሎ ደግሞ ከፍራሃት ያረካቸውን ይላል። በፍራሃት ውስጥ ነበሩ ከፍራሃታቸው ነጻ አውጥቷቸዋል ከፍራሃታቸው አላቋቸዋል። he give them security ፍራሃት ውስጣቸው ነክሶ ግን security ሰጥቷቸዋል ይላል። security ሰጥቷቸዋል ይላልን subhanallah what kind of security is it ሰላምን ደህንነትን ሰጥቷቸዋል ከፍርሃት ነጻ አውጥቷቸዋል ከፍርሃት ባርነት አውጥቶ ነጻነትን የሚጎናጸፉበት እንዲሁም ደግሞ ደፋሮች የሚሆኑበትን security ሰላምና ደህንነትን ሰጥቷል። የዝሆን ባለቤቶች የሚባሉትን ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። ነገር ግን ሱረቱል አልፊል ወይም የዞን ምዕራፍ በመካ ወረደችው ምዕራፍ አምስት አናቅስቶችን በውስጥ ያያዘችው ምዕራፍ 105 ላይ ታገኛላችሁ ታሪኩ። በዞኑ ባለቤቶች ጌታ እንዴት እንደሰራ አላወክምን ይላል። የዞኑ ባለቤቶች እነማን ናቸው? በዞኑ ባለቤቶችስ ላይስ ጌታ አላህ ምን ሰራ ምን አደረገ? ቀጥሎ እንዲህ ይላል ተንኮላቸውን በጥፋት ውስጥ ከንቱ አላደረገምን? በርግጥም አድርጓል። በእነሱም ላይ መንጎች የሆኑ ወፎችን ላከ ከተጠበሰም ጭቃ በሆነ ድንጋይ የምትወረውርባቸው የሆነችን አዋፍ ቅጠሉ እንደተበላ አዝመራ አደረጋቸው ይላል። ቅጠሉ እንደተበላ አዝመራ አደረጋቸው የዝሆኑን ባለቤቶች። እስኪ ስለ ዝሆኑ ባለቤቶች ጥቂት ከጠበሪ የቁርአን ትንታኔ ወይም ደግሞ ተፍሲር ጥቂት ነገሮችን እንሰድ። ሁላችሁም ልብ ብላችሁ አድምጡ። የዝሆን ጦር አስመልክቶ በአልፊር ምዕራፍ ውስጥ ወይም በምዕራፍ 105 ውስጥ የተጠቀሰው ታሪክ የተከሰተው ነቢዩ ሰለላሁ ዐለይሂ ወሰለም በተወለዱበት አመት ነበር። በየመን የአበሻው ንጉስ የነበረው አብርሃ ሰነአን ከተማ ውስጥ ሰዎች የሚጎበኙት ልክ እንደ ካዕባ የመሰለ ህንጻ ለመገንባት ፈለገ። በዚህ መሰረት አረቦች ወደ ካዕባ የሚያደርጉትን መንፈሳዊ ግንኙነት ወይም ጉብኝት ወደ ሰነአ ወይም ወደ የመን እንዲዞሩ ጽኑ ፍላጎት ነበረው። ስለሆነም ያለውን ሐሳብ ንጉስ አቀረበ። ንጉሱም አብርሃ ባቀረበው ሐሳብ ሙሉ ለሙሉ ተስማማ። በስምምነቱ መሰረት አልቁለይስ የተባለ ቤተክርስቲያን ሰራ። በወቅቱም ይህንን የመሰለ ቤተክርስቲያን ተሰርቶ አያውቅም ነበር። አንድ ከመካ የመጣ ሰው ወደዚህ ቤተክርስቲያን በመምጣት በቤተክርስቲያኑ አካባቢ ቆሻሻው ነገሮችን ያደርጋል። ይህንን ቆሻሻን ተግባር የፈጸመው አብርሃም ይህንን በተመለከተ ጊዜ ንዴቱን መቆጣጠር አልቻለም። ስለዚህ ግዙፍ ጦር አዘጋጅቶ መካን ለመውረርና ካዕባን ለማጥፋት ወሰነ። ባዘጋጀው ጦር ውስጥም 13 ዝሆኖች የሚገኙ ሲሆን ከመካከላቸውም መህሙድ የሚባል ዝሆን ይገኝበታል። ይህ ዝሆን ከሁሉም ዝሆኖች የበለጠ ግዙፍ ነበር። በወቅቱ ማንም የአረብ ጎሳ ከአብርሃ ጦር ጋር የተጋፈጠና የተዋጋ የለም። በዚህም መሰረት ያገኘውን ሁሉ እያሸነፈ እየገደለ ወደ መካ ከተማ በጣም ተቃረበ። በዚህም ወቅት በነቢዩ ሰለላሁ ዐለይሂ ወሰለም አያት በአብዱል ሙጠሊብና በአብርሃ መካከል የእርቅ ሰላም ስምምነት ቢደረግም አብርሃ ለእርቅ ሰላሙ ማስፈጸሚያ ከአብዱል ሙጠሊብ የወሰደው ግመሎች በመመለስ መካ ገብቶ ካዕባን በማጥፋቱ ላይ ጸና። አብዱል ሙጠሊብም መካ ውስጥ የሚኖሩ ሰዎች ሊከሰት የሚችለውን ሰማያዊ መቅሰፍት ይጠበቁ ዘንድ ከተማዋን ለቀው ከሚሉና ከልጆቻቸው ከፍ ወዳለ ስፍራ እንዲወጡ ነገሯቸው። ሰዎቹም ወደ ከፍታው ስፍራ ሄዱ። የአብርሃም ጦር መካ ከተማ መግቢያው ላይ ይላል አልሙሳፊር የሚባል ሸለቆ ድረስ ጉዞ ቀጠለ። በሸለቆ መሀል ሲደርሱ በወፎች ተከበቡ። አዋፍቱ በእግሮቻቸው የበቆልት መጠን ያላቸው ጠጠሮች ይዘው የእያንዳንዱን ወታደር ስር በትንንሹ እስኪቆራረጥ ድረስ ድንጋዩን ወረወሩ። ከፍተኛ ጥቃትና ጥፋትም አደረሱ። አብርሃም ከዚህ ጥቃት ለመሸሽ ወደ የመን አቀና። ዳሩ ግን መንገድ ላይ ያለ ስጋው ተበጣጠሰ። ይህ እንግዲህ አላህ በጠላቶቹ ላይ የተቀዳጀው ድል ከመሆኑን ባሻገር አላህ ካዕባንና መካ ውስጥ የሚኖሩ ሰዎች የጠበቀበት ታላቅ ክስተት ነበረ። እንግዲህ አስተውሉ፣ አላሁ ሱብሓነሁ ወተዓላ በዝሆኑ ባለቤቶች ላይ ያደረገውን አላወክምን ይላል። እነዛ የዝሆኑ ባለቤቶች አብርሃ መካን ገብቶ ካዕባን ለማፍረስ በተሯሯጠ ጊዜ አላሁ ሱብሓነሁ ወተዓላ ጠጠር ያዘሉ አዋፍትን ልኮ ሰራዊቶቹን ሁሉ አውድሟቸዋል። ካዕባንና መካ ውስጥ ይኖሩ የነበሩ ሙስሊሞችን ለማጥፋት የመጡት አንድም ሳይተርፉ አላሁ ሱብሓነሁ ወተዓላ ታሪካዊ እርምጃ ወስዶባቸዋል። አስተውሉ፣ አላሁ ሱብሓነሁ ወተዓላ ካዕባን የጠበቀበትን መንገድ፣ ሙስሊሞችን ያዳነበትን መንገድ ታስተውላለ። አዋፍት ናቸው፣ ጠጠር በጠጠር ነው የጨረሷቸው። ወደ ይህንን ነጥብ ለምን አነሳሁትኝ? ወደ ሱረቱል ቁረይሽ እንምጣ። በሱረቱል ቁረይሽ ላይ የተጠቀሰው አላሁ ሱብሓነሁ ወተዓላ መጨረሻ ላይ ከፍርሃትም ነጻ ያወጣቸው ሴኩሪቲ እየሰጣቸው ይለናል። ወላሂ ዴር አር ቱ ኒድስ፣ ሁለት ወሳኝ ነጥቦች ለሰው ልጆች ያስፈልጉታል። አንደኛው ፊዚዮሎጂካል ኒድስ ተብሎ ይጠራል። ፊዚዮሎጂካል ኒድስ አካላዊ ፍላጎቶች፣ ለምሳሌ ሂማን ቢንግስ ኒድስ ዋተር፣ ፉድ፣ ኤር ሶ አስ ቱ ጌት ኦር ቱ ሰርቫይቭ ላይፍ። ሰዎች በህይወት ይኖሩ ዘንዳ ውሃ፣ ምግብ፣ አየርን የመሳሰለ ነገር ያስፈልጋቸዋል። እነዚህ አስፈላጊ የሆኑ ነገሮች ፍላጎታቸው ፊዚዮሎጂካል ኒድስ ተብለው ይጠራሉ። አካላዊ ፍላጎቶች ናቸው። ምግብ መብላቱ፣ መጠጥ መጠጣቱ፣ አየር መሳቡና ማውጣቱ፣ እነዚህ ነገሮች ብቻ ግን ለሰው ልጆች ተመቻችተውለት መብላት የሚችልበት መጠጣት የሚችልበት አየር ማግኘት የሚችልበት ሁኔታ ተመቻችቶለት ግን ደህንነት የሚሰማው ቦታ ከሌለው የሰው ልጅ በትክክል መኖር አይችልም። ስለዚህ ሁለተኛ ለሰው ልጅ ምን ያስፈልገዋል? ሴፍቲ ኦር ሴኩሪቲ። ሴፍቲ ኦር ሴኩሪቲ፣ ሰላም ደህንነት የሚያገኝበት ቦታ ወይም ስፍራ ሊያገኝ የግድ ይለዋል። ደህንነት ከሌለ ደክሞት ቀን የሚገባበትና የሚያርፍበት ቤት ከሌለው ወላሂ በጣም ከባድና አስቸጋሪ ነው የሚሆነው። እስኪ ለራስ ሪሜምበር ዘ ሆምለስ፣ ቤት የሌላቸውን ሰዎች ዛሬ እናስታውሳቸው። በጎዳና ላይ የሚኖሩት ብርዱን እየጠጡ ፀሐዩ እያንቃቃቸው ፊታቸው ይጠቁራል። በፀሐይ ወቅት በብርድ ወቅት ፊታቸው፣ ሰውነታቸውና እግራቸው ይሰነጣጠቃል። ጌታችን አላሁ ሱብሃነሁ ወተዓላ ስለ እነዚህ ሰዎች አወሳ። ሪሜምበር ዘም አስታውሷቸው ይልሃል። እንድናስታውሳቸው ጌታችን አላሁ ሱብሃነሁ ወተዓላ በተለያዩ መንገዶች ያሳየናል። ተመልከት ይህን የቁርአን አንቀጽ አላሁ ሱብሃነሁ ወተዓላ በሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ ምን እንደሚል በሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ ጌታችን አላሁ ሱብሃነሁ ወተዓላ ስለ ጎዳና ተዳዳሪ ሰዎች ያወራ። ሱብሃንአላህ ቁርአን በስምንት በተለያዩ ስፍራዎች ስምንቱንም የቁርአን አንቀጽ ጠቅሰላችኋለሁ። በሱረቱ ኒሳ ምዕራፍ 4 ቁጥር 36፣ በሱረቱ አልበቀራ ምዕራፍ 2 አንቀጽ 177፣ በሱረቱ አልበቀራ ምዕራፍ 2 ቁጥር 215፣ በሱረቱ ኢስራ ምዕራፍ 17 ቁጥር 26፣ በሱረቱ ሩም ምዕራፍ 30 ቁጥር 38፣ በሱረቱ ተውባ ምዕራፍ 9 ቁጥር 60፣ በሱረቱ አንፋል ምዕራፍ 8 ቁጥር 41 እና በሱረቱ አሽር ምዕራፍ 59 ቁጥር 7 ላይ አላሁ ሱብሃነሁ ወተዓላ ስለ ጎዳና ተዳዳሪዎች ያወራል። ጎዳና ተዳዳሪዎችን ቁርአን ምን ብሎ እንደሚጠራቸው ታውቃላችሁ? ሱብሃንአላህ፣ አገላለጹ በጣም የሚጠም ነው። በቃ አገላለጹ በጣም ደስ ይላል። ኢብኑ ሰቢል ብሎ ይጠራቸዋል። ኢብኑ ሰቢል፣ ኢብኑ ሰቢል። we know that the straight cannot be the father of the person, but Allah called them in his revelation ibnu sabil, the children of straight. መቼስ መንገድ እንደማይወልድ እናውቃለን። መንገድ ልጅ ሊወልድ እንደማይችል እናውቃለን። ግን አላሁ ሱብሃነሁ ወተዓላ እነዛን ሰዎች ምን ብሎ ይጠራቸዋል? ኢብኑ ሰቢል፣ የመንገዱ ልጆች ይላቸዋል። ኢብኑ ሰቢል መንገድ ላይ ያሉ ነው። ምክንያቱም they have got no home, they have got no shelter, መጠለያ የላቸው፣ መኖሪያ ስፍራ የላቸው። መኖራቸው መጠለያቸው ያቺ መንደር ሆናለች። ቁርአን ስምንት ቦታ ላይ ስለ ኢብኑ ሰቢል ያወራ። ሱብሃነ ረቢ። እነዚህ ሰዎች አላህ ሲያወራ በሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ እንዲህ ይላል worship Allah and associate nothing with him. አላሁ ሱብሃነሁ ወተዓላ በብቸኝነት ተገዛ፣ በእሱ ላይ ምንም አይነት ጣዖት አታጋራበት። and do to parents good deeds, ለወላጆችህም መልካም ውለታን ዋለላቸው። to relatives, ለዘመዶችህም። to orphans, እንዲሁም ደግሞ የቲም ለሆኑትም። the needy, ለምስኪኖችህም። the near neighbor, ቅርብ አንተ ዘንድ ያሉ ለጎረቤቶችህም። the neighbor farther away, the companion at your side, the traveler, those whom your right hand possesses. እንዲሁም ደግሞ መንገደኞች፣ እንዲሁም ደግሞ ባሮች በእጃችሁም ላይ ያሉትን በመልካም ዋላቸው እያለ አላሁ ሱብሃነሁ ወተዓላ ያወሳል። ቁርአን ስምንት ቦታ ላይ ኢብኑ ሰቢል እያለ የሚጠቅሳቸው ቤት አጥተው ቤት አልባ የሆኑ ሰዎች ናቸው። ሱብሃንአላህ። ሰዎች ቤት ከሌላቸው ምን ያህል ሴፍቲ እንደማይሰማቸው፣ ሰዎች ቤት ካጡ አንድ ቀን እንኳን የሚኖሩበት ስፍራ ቢያጡ ምን ያህል ውስጣቸው ሊረበሽ እንደሚችል ወላሂ ይህ ነው ተብሎ በቃል የሚገለጽ አይደለም። እስኪ ወላሂ ሁላችንም አያደርግብንና አንድ ነገር ሁላችሁም እንድታስተውሉ ፈልጋለሁ። የምንኖርበት ቤት ባይኖረን፣ ልጆች ወለን፣ ባለትዳር ሆነን፣ ቤተሰብ ይዘን፣ ግን የምንኖርበት ቤት ባይኖረን ወይም የያዝነው ቤት በሆነ ምክንያት ብናጣው ሊሰማን የሚችለው ስሜት ምንድን ነው? አላህ በማንም ላይ ይህንን አያደርግ። አላህ በማንም ላይ ይሄንን ያድርግ። ያ ረብ አልዓለሚን ለሁላችሁም የራሴ የምትሉትን ነገር አላሁ ሱብሃነሁ ወተዓላ ይስጣችሁ። ለሁላችንም አላሁ ሱብሃነሁ ወተዓላ የኔ ብዬ ከፍቼ የምገባበትን ለሁላችንም ቤት ይስጠን። ግን አስተውሉ፣ ስለ እነዚህ ሰዎች አላሁ ሱብሃነሁ ወተዓላ ኢብኑ ሰቢል እያለ ሲጠራቸውና ሲያወሳቸው እኛ እንድናስታውሳቸውና እንድንረዳቸው ነው። ምክንያቱም ምንጊዜም ሙስሊም ሹድ ቢ ኤ ሶርስ ኦፍ ዋት ሴፍቲ ሁሉም ሰው ደህንነትን ማግኘት ይፈልጋል፣ ሰላምን ማግኘት ይፈልጋል። ደህንነትን ማግኘት ስለሚፈልግ ሙስሊም ምንጊዜም የደህንነት ምንጭ ሙስሊም ነው። ሙስሊምስ ማስት ቢ ሶርስ ኦፍ ሴፍቲ። ሙስሊም ምንጊዜም የደህንነት ምንጭ ነው። ግን ሳድሊ ወላሂ ሳምታይምስ ዊ ቢካም ሶርስ ኦፍ ኪዮስ። አንዳንድ ጊዜ ግን አለመታደል ሆኖ የኪዮስ ወይም የቀውስ ምንጭ የምንሆንበት አጋጣሚ አለ። እኔ የምኖርበት ሀገር ላይ አንድ ነገር ገጠመኝ። እኔ የምኖርበት ሀገር ላይ ባለትዳር ነው፣ ሚስቱ እርጉዝ ናት፣ ልጆች አሉት። የወር ክፍያውን የሚከፍልበትን ቤት ተከራይቶ የሚኖርበት የወር ክፍያውን መክፈል አቃተው እና የሆነ ትንሽዬ ቀን አሳለፈ። እንዲከፍል ጠየቁት። በተጠየቀበት ሰዓት መክፈል አልቻለም። ዱ ዩ ብሊቭ ታምናላችሁ? ያከራየው አከራይ ሙስሊም ነው። እንዳለ እቃውን አውጥቶ ደጅ ላይ ነው ያደረገለት። በሙሉ እቃውን አውጥቶ ደጅ ላይ ያደረገለት። ይህ ሰው ከሚስቱ ጋር ሰላም ነው አገር አማን ነው ብሎ ቀን ውሎ ማታ ሲገባ አስቡ፣ እቃዎቹ ባጠቃላይ ደጅ ተደርድረዋል። በዛ ላይ ሚስቱ ነፍሰ ጡር ናት። ልጆቹን ደግሞ ተመልከቷቸው፣ ልጆች አሉት፣ ልጆቹ ይዟል። ልጅ ይዞ ሚስቱ ነፍሰ ጡር ሆናበት የት ነው ይሄ ሰው ሊሄድ የሚችለው የምታስቡት? ይህንን ግን የሚያደርገው ይህንን አድርጎ ግን ያየ ነው ሙስሊም ሆኖ ነው የተገኘ። ለአሁን በሙስሊም ወንድሙ ላይ ነው ይህንን ያደረገው። ሱብሃንአላህ። ያ ሰው በዛ ምሽት ውስጥ በዛ ማታ ምን አይነት ጨለማ ሊወርሰው እንደሚችል አስቡት። በጨለማ ላይ ጨለማ እንዴት እንደሚላበስ ተመልከቱት። ሱብሃነ ረቢ። ለዛ ነው አላህ ቁርአን ሱረቱ አልቁረሽ ምዕራፍ 108 ላይ ከፍርሃትም ነጻ ያወጣቸው ነው ይላል። ፍርሃት የለም ደህንነት ይሰማቸዋል አለ። ረሀብ የለም ተጥጋብ ላይ ናቸው አለ። ከረሀብ አስወግዶላቸዋል፣ ረሀብን አስወግዶ ጥጋብ አምጥቶላቸዋል፣ ጥምን ቆርጦላቸዋል፣ ከፍርሃት ነጻ አውጥቷቸዋል፣ ሴኩሪቲ ሰጥቷቸዋል፣ ደህንነትን ሰጥቷቸዋል ይላል። ሶ ሙስሊም ሹድ ቢ አ ሶርስ ኦፍ ሴፍቲ። ምንጊዜ ሙስሊም የደህንነት ምንጭ ሆኖ መገኘት ይኖርበታል ለማለት ፈልጌ ነው። ሴፍቲ ሴኩሪቲ ዋት ሃፕን ዲስ ኢዝ ዋት ሃፕን። የተከሰተው ነገር ይሄንን ነው። ነቢዩ አለይሂ ሰላቱ ወሰላም ስለ ደህንነት ሲያወሩ ሰዎች በሴፍቲ መኖር እንዳለባቸው ሲያስተምሩ በጣም የሚገርም ነገር ይናገራሉ። በተለይ ከምዕራቡ ዓለም ላይ ብዙ ጊዜ ታይታችሁ ከሆነ ዩቱብ ላይም የሚለቁት ነገሮች አሉ። ሰዎችን የሚያስደነግጡበት መንገድ፣ ሰዎችን ድንጋጤ እንዲሰማቸው የሚያደርጉበት መንገድ ፌክ ይሰሯቸዋል። ሰዎች ምናልባት የሆነ እቃ አንሳልኝ ብለውት ይሆናል፣ ወይም እቃ አንሽልኝ ይሏታል። ያንን እቃ ልታነሳ ስትሄድ ወይም ሊያነሳ ሲሄድ የሚገጥመው ነገር ግን በጣም አስደንጋጭ የሆነ ነገር ነው። አገር አማን ነው ሰላም ነው ብሎ የሄደው አካል ግን ሲደነግጥና እሱ በመደንገጡ እነሱ ሲስቁ ታያችኋላችሁ። የእሱ ልብ በመረበሹና በፍርሃት በመዋዋጡና ልቡ በመራዱ እነሱ ደስ ብሏቸው ከት ብለው ይስቃሉ። ነቢዩ አለይሂ ሰላቱ ወሰላም ግን ያስጠነቅቃሉ፣ እንዲህ ይላሉ። ዱ ናት ስኬር ዩር ብራዘር ኢቭን ኢፍ ኢትስ ፎር ፈን። ለቀልድ እንኳን ለጨዋታ እንኳን ቢሆን ወንድምህን እንዳታስደነግጠው ይላሉ። ለቀልድ ለጨዋታ እንኳን ቢሆን ወንድምህን እንዳታስደነግጠው ይላል። እኔ በህፃንነቴ ሳለሁ አስታውሳለሁኝ አንድ ኢዮብ የሚባል ሙስሊም ጓደኛ ነበረኝ። ህፃን እያለን በጣም ህፃን እያለን ነውና በህፃንነቴ በጣም ፈሪ ነበርኩኝ። በተለይ ጨለማ ምናምን ነገር በጣም እፈራለሁ። እና እናቴ ማታ ማታ ምሽት ላይ አንድ እቃ ደጅ ላይ አለና እቃው ማታ ማታ አስገባ ትለኛለች። እቃ ሳስገባ እሱ እቃ ውስጥ ተደብቆ ሁል ጊዜ ማታ ማታ እንደማስገባ ያውቃል። እዛች እቃ ውስጥ ተደብቆ አንድ ቀን አስደነገጠኝ። ሱብሃንአላህ፣ ይገርማቸዋል። የዛሬ ስንት አመት የሆነ ነገር እስከ ዛሬ ግን ከአእምሮ አይወጣም። እስከ ዛሬ ድረስ ከአእምሮ ሊፋቅ አይችልም ያ ነገር። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም አሁን በኢስላም ውስጥ ይሄንን ነገር ሳገኘው ሱብሃንአላህ በጣም ነው የተገረምኩትኝ። ዱ ናት ስኬር ዩር ብራዘር ኢቭን ኢፍ ኢትስ ፎር ፈን። ለቀልድ እንኳን ቢሆን ወንድምህን ፈጽመው እንዳታስደነግጠው ይላል። ሴኩሪቲ ሰላም ይሰማው፣ ደህንነት ይሰማው። ደህንነት ሊሰማው ይሰማል። አንተን ሲያገኝ የሰላም ምንጭ ልትሆንለት ይገባል። አንቺን ሲያይሽ ደህንነትና ሴፍቲ ሊሰማው ይገባል። ለዛ ነው ነቢዩ አለይሂ ሰላቱ ወሰላም ምን ይላሉ? ዱ ናት ብሪንግ ዮር ገንስ ኢንቱ ዘ ማርኬት። ሱብሃንአላህ። ታምናለህ? መሳሪያዎቻችሁን መገቢያ ስፍራ ላይ ይዛችሁ እንዳትመጡ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ማንኛውንም መሳሪያ ገቢያ ስፍራ ላይ ይዛችሁ እንዳትመጡ፣ ምክንያቱም ገቢያ የጦር ስፍራ አይደለም። አንተ ቢያስከው መሳሪያ፣ አንተ ቢያስከው ስለት፣ አንተ ቢያስከው የሆነ እቃ ሰዎች ሊሸበሩና ውስጣቸው ሊረበሽ አይገባም፣ በፍጹም አይገባም። therefore do not bring guns into the market። ገበያ ስፍራ ላይ ሰዎች ሊያስፈራ የሚችል መሳሪያ መሰል ነገር በፍጹም ነብይ ሰለላሁ ዐለይሂ ወሰለም ከልክሏል፣ እንዳታመጡ። አንተ you have to be source of safety። ስለዚህ ሰዎች ደህንነት እንዲሰማቸው ቤት ሊኖራቸው ይገባል። الله سبحانه وتعالى سلمنا زي سوى سنناجر بسورة الروم راف سلاسة قطر سلاسة سمنتلي ابن السبيل النزال قدانا لا يمنور يقدانا لجوش تبلو يمترض الله سبحانه وتعالى سورة الروم راف سلاسة قطر سلاسة سمنتلي الناس عندنا استوصات جو اندي هلنا الله تعالى لببل. So give the relative his right. ለወላጆች ዘመዶችም ሐቃቸውን ሰጣቸው ሐቃቸውን ዋልላቸው as well as the needy and the traveler እንዲሁም ደግሞ ለሚስኪኖችም ከዛስ for ibn sabil እንዲዛ ደግሞ ጎዳና ላይ ለሚኖሩትም that is best for those who desire the accountance of Allah ከአላህ ዘንድ ንዕማን ጸጋን የፈለገ በረከትን የፈለገ ምንዳን የፈለገ በርቃም በጣም ትልቅ የሆነ መልካም ነገር ነው ይሄን indeed it is those who will be successful ይሄን የሚያደርጉ ሰዎች ናቸው ስኬታማ የሚሆኑት ፈላ የሚወጡት ይላል እስቲ በአለም ላይ ምን ያህል ቤት አጥ ሰዎች ሊኖሩ ይችላሉ ከሀገራችን ተጨባጭ ስንነሳ ስንት ቤታቸውን አጥተው ጎዳና የሚኖሩ ብዙ ሰዎች አሉ እነሱም እንደኛ ከዝናብ ያመልጡ እነሱም እንደኛ ከፀሐይ ቢያመልጡ ባማራቸው ነበር ነገር ግን ዓለም ተደል ሆኖ there becomes a trouble for them ለነሱ አደጋውናል እስኪ አስቡ 61 አመት ሀገራቸውን ያጡ ቤታቸውን ያጡ ፍልስጤማውያንን አስባቸው 61 አመት ሙሉ ቤት የላቸውም ቤታቸውን አጥቷል የራሳቸውን ሀገር የራሳቸው ቤት ተወስዶባቸዋል ቤት ይመልሱ ሲሉ አሸባሪ እየተባሉ ይያዛሉ ቤት ይመልሱ እያሉ ሲከራከሩ አሸባሪ እየተባሉ ይገደላሉ በኢራቅ በፍልስጤም በሶሪያ በፓኪስታን በሀገራችንም ሁኔታ ስትመለከቱ ዓለም ላይ በርካታ ቤት የሌላቸው ቤት ያጡ ሰላምና ድህነት ያላገኙ በፍርሃት የሚኖሩ ሰዎችን ታገኛላችሁ ስለዚህ ቁርአን remember those the homeless ቤት የሌላቸውን ሰዎች አስታውሷቸው እናንተንም ደግሞ ቤት ለሰጣችሁ ለጌታ አላህ አልহামዱሊላህ ثم الحمد لله በጣም ጌታ እየተመሰገነ ይሁን all praise and glorification be due to Allah who gives us security ድህነትን በቤታችን ውስጥ ለሰጠን አላህ ምስጋና ይገባው አልহামዱሊላህ ልትሉ ይገባል Alhamdulillah thumma alhamdulillah this is the first thing what I want to let us remember yemejemara unnastawsacho mettaws allebacho biye masbo enezi sewoch nacho ibn sabil mettaws mechal allebet sele ibn sabil islimna yezari 1430 3 amet no sele gudana tedadaroch bet selemiyatu selatu sewoch ተቁደውን አንስቶ በቁርአን ውስጥ በስምንት በተለያዩ ስፍራዎች ላይ የዘከረው እነዚህ ነገሮች የሚነገሩት አትሊስት እንኳን ባለንበት ሁኔታ ምንም እንኳን እኛ ያለንበት ሀገሮች የተመቹ ሀገር ቢሆንም እኛ ምንኖርበት ቤት የተመቸ ቢሆንም ግን እስልምና ለሌሎች መኖር የሚችል ሰው እንዲፈጠር ይፈልጋል ያንተ ምርጥነት ያንቺ ምርጥነት ለሌሎች መኖር መቻለሽና ለሌሎች መኖር መቻለ ነው አለበለዚያማ በዚህ ህይወት ውስጥ በዚህ ዓለም ውስጥ ስንኖር ለሌሎች መኖር የማንችል ሰዎች ከሆነን ህይወት ትርጉም አልባ ነው የምትሆነው በነገራችን ላይ ህይወት በጣም ጥፍጥና የሚኖራት የምትጥመው አላህ Subhanahu Wa Ta'ala የሚያመልክ በህይወት ውስጥ ተውሂድ የተንጸባረቀ በልቡ ውስጥ አቂዳ የገባ ነብዩ አለይሂ ሰላቱ ወሰለምን ያፈቀረ አላህን ከልቡ የወደደ እስልምናን የተረዳ ለሌሎች መልካም ውለታ ሲውል ለሱ እንደተደረገለት ያህል ደስታ ይስማዋል ስለዚህ እነዛ ቀደምት የነበሩ ታሪኮች ስትመለከቱ ሰሃቦቹን ስታስተውሏቸው ሁለት ቤት ከነበራቸው አንድ ቤታቸውን የሚሰጡ ግንዘቦቻቸውን እኩሌት አድርገው የሚያካፍሉ የነበሩበትዎችን የህይወት ታሪክ ስትመለከቱና ስታዩ ታሪክ የትላንትና ማንነታችን የምናይበት ንጹህ መነጽራችን ነው ከታሪክ ብዙ ነገር እናስማራለን እስልምና ታሪኩ ትውልድን የሚቀይር ታሪክ ነው በውስጡ ያሰፈረው ትውልድ የሌለው ታሪክ የሌለው ትውልድ ታሪክ መስራት አይችልም ታሪክ የሌለው ትውልድ መገለጫ የሌለው ትውልድ ነውና ወደ ኋላ መልሰን ታሪካችንን ስናስተውል homeless ቤት የሌላቸው ሰዎችን ሙስሊሞቹ ይሄን የቁርአን አንቀጽ ተረድተውና ተገንዝበው በህይወታቸው ውስጥ እንዴት ያኖሩት እንደነበር እናስተውላለን ስለዚህ ምንም እንኳን እኛ በተደላደለና በተመቸ ህይወት ውስጥ ምንኖር ቢሆንም ቤት ውስጥ ዝናብ ሲመጣ መጠለን ምናገኝበት ፀሐይ ሲመጣ ምንደበቀበት ቤት ቢኖረንም ደህንነትና ሰላም የሚሰማን ቤት ቢኖረንም please let us remember the homeless ibn sabil እነዚህን ሰዎች እናስታውሳቸው ብዙ ጊዜ እኛ ቁርአንን ስናነብ ቁርአንን ስንቀራው የማንለወጥበት ምክንያት ምንድነው ብዬ ሁሉ ጊዜ አስባለሁ የማንለወጥበት ምክንያት አንድና አንድ ነው ቁርአንን ስንቀራው የቁርአን መልእክቶች ለሌሎች ሰዎች እንደሆነ አድርገን ማሰባችን ለሌሎች ሰዎች እንዲሆን አርገን ነው እናስበው ለምሳሌ ኢብኑ ሰቢልን እነዚህ ቤት የሌላቸው ሰዎች እርዷቸው ብሎ አላህ ሲነግረን سنቀራው ቤት የሌላቸው ሰዎች እርዷቸው አላህ Subhanahu Wa Ta'ala እኔና አንቺ እኔናንተን እያናገረን ሳይሆን ሌሎች ሰዎችን እያናገረ አድርገን ነው እናስበው እኛን እያናገረን አድርገን ተዛዙ ለኛ እንደተሰጠን አድርገን በህይወታችን ውስጥ ካላመጣ ነውና ሁሉ ጊዜ سنቀራው ለሌሎች ሰዎች የተነገረ ነገር አድርገን ከቀራ ነው እኛ ሊለውጥን በፍጹም አይችልም በአንደበታችን ውስጥ ከመቀራት ወጣ በቃ በአንደበታችን እስከመነበብ ከመነበቡ በስተቀር እኛን የሚለውጠን ተጨባጭ ህይወት ውስጥ አይኖርም ቁርአንን ስትቀሩት ህይወታችንን እንዲቀየር ከተፈለገ እኔ ነው የሚያናገረው እነዚህን አመኑን እነዚህ አመኑ ሰዎች ካለ መልእክቱ ለኔ ነው እነዚህን ከፈሩ እነዚያ ካሉ ሰዎች የጀሃነም ነው መጨረሻቸው ብሎ ሲያስተምር ይሄ ምናልባት እኔ ከዚህ ለሆነ ይችላልውና አላህ እንዲጠብቀን ብለን ራሳችንን እያናገረን ብናነበውና ብንቀራው ህይወታችንን ሙሉ በሙሉ ይለውጣል the first one let's remember the homeless የመጀመሪያው መናገር መፈልገው ነገር ቤት የሌላቸውን ሰዎች እናስታውሰን ሁለተኛው let's remember the oppressed ተበዳዮችን እናስታውሳቸው oppressed let's remember the oppressed የተበደሉ ሰዎችን እናስታውሳቸው አላህ Subhanahu Wa Ta'ala ቁርአን ውስጥ ብዙ ቦታ ላይ ስለ በደይ ሰዎች ያነሳለን ፍርዖንን እንደ ትልቁ መሳራ ትልቁ አምባገነን ትልቁ ሰዎችን ሲጨቁን የነበረውን የሱን ታሪክ ያወሳለን የፍርዖን ታሪክ ቁርአን ውስጥ 73 ቦታ ላይ ስሙ ተወስቶልና 73 times in 72 different surahs especially in Meccan surahs በ73 የተለያዩ የቁርአን ምዕራፎች 72 የተለያዩ የቁርአን ምዕራፎች 73 ጊዜ የፈርዖን ስም ተጠርቷል በተለይ ደግሞ በመካ ሱራዎች ውስጥ እናገኛለን የፈርዖን ስም ተወስቶ እናገኛለን የፈርዖን ስም የሚወሳው በመልካም ጎኑ አይደለም ፈርዖን ግን ምን ያህል ሲያስተባብልና ጌታው አላህ Subhanahu Wa Ta'ala ሲያምጽ እንደነበረ የሚያሳይ ነው ጌታችን አላህ Subhanahu Wa Ta'ala remember the oppressed እነዛ የተበደሉ ሰዎችን አስተዋውሳቸው ይያለ ነው በተለያየ ቁርአን አንቀጽ ውስጥ እሚነገር የተበደሉ ሰዎችን እንድናስተዋውሳቸውና ለተበደሉ ሰዎች ጎን እንድንቆም ሁሉ ጊዜ ያዘናል አላህ Subhanahu Wa Ta'ala እስኪ የጌታችን የአላህ Subhanahu Wa Ta'ala በሐዲስ ቁርሲ ላይ የተጠቀሰው ንግግር ላምጣ እንዴ ይላል ጌታችን አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም እንደነገሩን በሐዲስ ቁርሲ Oh my servants indeed I have declared illegal upon myself to be unjust to you. So therefore do not oppress one another. Do not oppress one another. But oh my servants, baroche hoy, I have made it illegal upon myself to be unjust for you. Ani beinante lay bedelin mefetsem, zulmin mefetsem, berase lay haram adirgallahu yilal Allah. Allah Subhanahu Wa Ta'ala nim yaskiddo manno. الله سبحانه وتعالى بفرس وهم بهاي الحساب اللي اسكير ميشل مانو جيتا يا الله سبحانه وتعالى طرات يتجبانو سبحان ربي جيتا يا الله كزي كله يتقرانو الله سبحانه وتعالى براسي لاي حرام ادرجالو براسي لاي كلكل ادرجالو انانتن كما بدل لنانت بدلن كما فتصم بفتصم بفتصم حرام ادرجالو الى الله كزاس قتلو دومو اسو بسو لاي كلكل يادرغوت على الله سبحانه وتعالى قتلنا دمو do not oppress one another سلازي አንደኛቹ አንደኛቹን አይበድል ይላል አንደኛቹ አንደኛቹን በፍጹም እንዳይበድለው remember the oppressed ይልቁንስ አንደኛቹ ሌላኛቹን ከመበደል ይልቅ የተበደሉና አይኖቻቸው በእንባ የተሞሉ ልቦናቸው ስብር ያሉ ብዙዎች አሉ እነዛ አስቲ የተበደሉትን ሰዎች አስተዋውሳቸው ስለፊኦን ጌታችን الله سبحانه وتعالى ሲያወሳን ጥቂት ስለ ፍርዖን ቆመን ብለን እንድናስተውል ፈልጋለሁ ዛሬ ማስተዋስ ያለብን ቤት ያጡትን ሰዎች የተበደሉትን ሰዎች ነው አላህ Subhanahu Wa Ta'ala ስለ በደለኛው ፍርዖን ሲያወሳን ፍርዖን had been mainly deeply rooted negative traits ብዙ ቦታ ቁርአኑን ስታስተውሉት ምን ያህል ስር የሰደደ አምባገነንነትና ስር የሰደደ ዙልም ዟሊም እንደነበረ ፍርዖንን ታገኛላችሁ ለምሳሌ When Musa alayhi salam came to Pharaoh and told him about the message of Tawhid, monotheism, Pharaoh's arrogant reply was, Musa alayhi salam, sila Tawhid siya astamaro, sila Allah andinna bichininnet, metto siya abrarallit, bakuratinna, bamanna lebininnet, yemellas wa nimellash astawulu. Basura tu qasas, 8 ቁጥር 38 ቆሶስ ማለት ታሪክ ማለት ነው አይደል? ታሪኩን ይተርክልናል ጌታችን አላህ በሱረቱ ቆሶስ 8 ቁጥር 38 ላይ እንዲህ ይላል O immense of ones I have not known you to have a good a god other than me ፊርዖን ምን ብሎ ነው የመለሰው ከኔ ውጪ ሌላ አምላክ አላችሁ ብዬ አላስብም ማለት ሌላ አምላክ እንዴት ሊኖራችሁ ይችላል ከኔ ውጪ ሌላ አምላክ ማ በፍጹም ሊኖራችሁ አይችልም Pharaoh truly believed he was the most powerful. Pharaoh ሁሉ ጊዜ ያመን የነበረው ከሱ የበለጠ ኃይል አለው ከሱ የበለጠ ጉልበት ያለው አካል እንደሌለ ነው. A god that his people should worship and dedicate their lives to him. ፊቶቻቸውን ለሱ እንዲያደርጉ ለሱ ሁሉ ጊዜ ትዛዝ ቀጥ ብለው እሱን እንዲያመልኩና እንዲገዙ ይፈልግ የነበረ ነው Pharaoh. Sometimes we also feel that we should be the center of everyone else. አንዳንድ ጊዜ አንዳንድ ሰዎች አሉ የሁሉ ነገር ሴንተር መሆን የሚፈልጉ አላህ ይጠብቀን የሁሉም ነገር ሴንተር መሆን የሚፈልጉ ሰዎች አሉ we have to be centered in everything በሁሉ ቦታ ላይ እኛ ነን እኛ ካልወሰንን እኛ ሐሳብ ካልሰጠን የኛ ሐሳብ ካልጸደቀ የኛ ንግግር አሜን ብላችሁ ካልተቀበላችሁ እውነትን እኛ ነው የኛ ንግግርና የኛ ንግግር ብቻ ይዛችሁ ካልሄዳችሁ ዘውትር በሰታት ውስጥ ነው የምትዘፈቁት የሚሉ ጥቃቅን ሚጢጤ የፊርዖኖች አንዳንድ ጊዜ አይጠፉ አላሁ ሱብሃነሁ ወተዓላ ሲለ ፊርዖን ታሪክ ሲነግረን ምን ያህል ዟሊምና በዳይ እንደነበረ ነው አስተውሉ ለ400 ምናምን ያህል የተጨቆኑ ለ400 ምናምን ያህል በግፍ የሚገዙ የነበሩ እስራኤላውያንን አስታውሱ ጌታችን አላህ ሱረቱል ሁድ ላይ በሱረቱል ሁድ ምዕራፍ 11 ቁጥር 97 ላይ but they followed the commandment of Pharaoh and the commandment of Pharaoh was not at all disconcerting ሁሉም የፊርዖንን ትእዛዝ ይቀበሉ ይከተሉት ነበር ፊርዖንን የሚያዘውን ትእዛዝ ይቀበሉ ነበር ትእዛዙ እኮ መልካም አይደለም ትእዛዙ ሁሉ ህግና ፍርአትን ያፋለሰ ነው በጣም በደል የበዛበት ነው Pharaoh said I don't show you except what I see and I don't guide you except the way the path or the way of the right conduct Subhanallah Fir'aun suratul غافر الله يتناقرون انه اهون يانببكت سورة غافر مؤرف أربع بدأ سورة غافر مؤرف أربع قطر حيزة انجلال اندي هلال وغنو تشي هوي بمدر الله عشان نافيو تشي ستهونو زاري منغستو ينان تنو تاريك الله كتاف بمت أبن يميادنن ماننو يميادنن ماننو አለይላ አሁን የሚያድነን ማን ነው ከዛ ፊርዖንም ይመልሰው እንደሞ አስብ ፊርዖንም ይመልሰው ደግሞ አስብሉ ፊርዖን የማይውን ነገር እንጂ አላመላከታችሁ የማይውን ነገር እንጂ አላመላከታችሁ ቅኑንም መንገድ እንጂ አልመራችሁም አላችሁ ይላ ሙሳ አለይሂ ሰላም ወገኖቹ ይሄ በመድረክ ላይ አሸናፊ ስትሆኑ ዛሬ መንግስቱ የናንተ ነው ታዲያ ከአላህ ቀጣት ቢመጣብን የሚያድነን ማን ነው ይላል ያስተማራቸው የሰበካቸው ፊርዖን ግን የማይሆን ነገር እንጂ አላመላከታችሁም ቅኑን መንገድ እንጂ አልመራችሁም ብሎ በዳይ ሆኖ ዛሊም ሆኖ እሱ ህዝቡን እየጨቆናቸው ግን እሱ ምን ይላል ቅኑን ጎዳና ልመራችሁ ነው ቅኑን ጎዳና ላሳያችሁ ነው ልጠቁማችሁ ነው ይላል አላህ ሱብሃነሁ ወተዓላ ሱረቱል በቀራ ምዕራፍ 2 ከቁጥር 10 እስከ 12 ላይ የተቀሳቸውን የሰዎችን ባህሪ ታስተውሳላችሁ አላህ Subhanahu Wa Ta'ala ከእንደዚህ አይነት ባህሪ ጠብቀንና in their hearts is disease በልቦናቸው ውስጥ በሽታ አለ ይላል አላህ በልቦናቸው ውስጥ በሽታ አለ በልቦናቸው ውስጥ በሽታ አለ so Allah has increased their disease አላህ Subhanahu Wa Ta'ala በሽታቸውን ጨመረባቸው ይላል and for them is a painful punishment because they habitually used to lie ለነሱ አሳማሚ የሆነ ብርቱ ቅጣት አላቸው ምክንያቱም ዘውትር ወሾች ናቸውና እነሱ and when it is said to them ለነሱ ሲባሉ do not cause corruption on the earth በምድር ላይ ብክለትን አታስፋፉ ሲባሉ they say ይላሉ we are but reformers አረ እኛማ አሳማሪዎች ነን ይሏል ሙፍሲዱን አይደለንም we are but reformers we are but reformers እኛ አሳማሪዎች ነን unquestionably ንቁ it is they who are the corruptors but they perceive it now አያውቁም አልገባቸውም አልተረዱትም እንጂ they are the one who corrupt እነሱ ናቸው እኮ ዝልምንም የሚያስፋፉ በደለኞቹ እነሱ ናቸው ፊርዖን እና ጃግሮቹ ይሄንን ነበር ሲያደርጉ የነበሩ that was the Fir'aun and Fir'aun was how to win the land and indeed he was of transgress Allah ko Fir'aun betam betam betam wesen yallefe dimber yallefe sow neber ilahal ko surah al-yunus araf 10 qutr 30 qutr 83 la sitemeleket ይሄንን ነው የሚነግረ ግን አስተውሉ Fir'aun እንደዛ አይነት ሰው ሆኖ በዳይ ዟሊም ሆኖ ጌታ አላህ ግን ለፊርዖንም ማዝኖለታል ምን ያህል ሩህሩህ ጌታ እንዳለን አስተውሉ ምን ያህል አዛኝ ጌታ እንዳለን አስተውሉ በሱረቱ ናዚያት ምዕራፍ 79 ቁጥር 24 ላይ انا ربكم الاعلى I'm the highest of your lord እኔ የበላይ ጌታችሁ ነኝ እያለ ጌትነትን ለራሱ እየተላበሰ የአላህ ሱብሃነሁ ወተዓላን ጌትነት ብቸኛ ተመላኪነት ብቸኛ ፍጥረት ዓለሙን አስገኝነት የአላህን ባህሪ ወስዶ ለራሱ ያላበሰ انا ربكم الاعلى የበላይ ጌታችሁ ነኝ እያለ ግን አላህ ሱረቱ ጣሃ ምዕራፍ 20 ቁጥር 24 ላይ ይሄንን ታገኛላችሁ በሱረቱ ጣሃ ምዕራፍ 20 ጌታችን አላህ ሱብሃነሁ ወተዓላ ቁርአን ዘንዳ ይላካቸው موسى عليه السلام من سورة الطه مأرافا إلى من النعلم When you speak to him, speak tenderly. He may have got a change of heart and he may go on to have admonition. Allah يفرع زند يتنكك ودوك نوك زدانا ودو إسلام يمت آزند ستان ناقر وفرعون بلد زبتاك على الناقر وعلى الله لفرعون كوان تجعن قولت سبحان الله بلد زبتاك على الناقر لارات متوامتات دوالي مهونو በደለኛ ሆኖ ግን አላህ speak to him very tenderly አንዳንድ ጊዜ ከወንድሞቻችን ጋር ስንጣላ ከወንድሞቻችንና ባንዳንድ ጉዳዮች ሳንስማማ ስንቀር ለወንድሞቻችን የምንሰድበው ለእህቶቻችን የምንናገረው ቃላቶች በጣም በጣም የሚከብዱ ናቸው አላህ Subhanahu Wa Ta'ala ግን ይያለን ያለው ልብ በሉ ፊርዖንን እንኳን ስታናገረው እንዳትበድለው በቃላት እንኳን እንዳትዞልመው so speak to him very softly tenderly በሚያምር በሚያምር አቋቋን ረጋ ባለ መንፈስ አናግረው አዋራው አለ ሱብሃንአላህ በጣም የሚገርም ነው ምን ያህል በዳይነቱን አስተውሉ so there are certain number the oppressed ብዙ ልቦናቸው የተሰበሩ ሰዎች አሉ በደል ደርሶባቸው በደል ያሰቃያቸው ሰዎች አሉ those who oppress ነብዩ ሰለላሁ ዐለይሂ ወሰለም those who oppress will be darkened the hereafter for them እነዛ የሚበድሉ የሚያሰቃዩ ሙስሊሙን የሚበድሉ የሚያሰቃዩ እነተኛ አላህ ባሮችን የሚያሰቃያቸው የሚበድሉት አላህ Subhanahu Wa Ta'ala ነገይቱን ሳይንቅን ጨለማ ያረጋባቸዋል ኦፕሬሽኑ በደሉ ራሱ ጨለማ ሆኖ ነው የሚመጣው ምክንያቱም operation is ugly መበደል በጣም አስቀያሚ ነገር ነው operation is wicked operation is evil መጥፎ ነው operation destroys societies operation destroys countries ሀገርን መበከል ማበረሰብ ማጥፋት የሚችል ነገር ነው ዙልም ወይም በደል የሚባለው ነገር አላህ Subhanahu Wa Ta'ala ለዛ ነው እኮ በጓንታናም ውስጥ የሚሰቃዩ ወንድሞች አሉ አረ ብዙ ህፃናቶች ሲታረዱ ታያላችሁ ብዙ ሰዎች ሲያልቁ ታያላችሁ ግን ወላሂ የነዚህ ኦፕሬሰርስ ያምባገነኖቹ የነዚህ የበዳዮቹን ጌታችን አላህ ፈጽሞ ምራሳቸው እንዳይመስላችሁ አስታውሱ ነው አይደል ያልኳችሁ ለራስ remember the homeless and the oppressed የተበደሉትና ቤት ያጡ ሰዎችን እናስተውሳቸው ነው ያልኳችሁ አይደል አላህ ወታዓላ ደግሞ እንዲህ ነው ያለው አላህ ምን ይላል do not think that Allah is unaware of those who oppressors እነዛ ዟሊሞቹን በዳዮቹን ያአላህን ባሮች የሚያሰቃዩ በእሳት የሚቀጡ በተለያየ መንገድ ቶርች የሚያደርጉ አላህ غافل የሚዘነጋ አድርጋ አታስበው ስራቸውን በፍጹም የሚረሳ አታድርገው ዝምታው መርሳቱን አይጠቁምም ዝምታው የራህመቱ ምንጭ ነው ይመለሱ ዘንዳ እንጂ do not think that Allah is going to forgive የተበደሉ ሰዎች በሙሉ please do not think that Allah has forgotten you Allah ይረሳው Allah አይቱ do not think that I am sorry የበደለው ሰው በተውበት እንዲመለስ ተበደውም የበለጠ እንዲካስ ነው Allah Subhanahu Wa Ta'ala የሚያደርገው This is what Allah wishes. Allah ማንንም ባሮቹ እንዲጠፋበት አይፈልግም። ሁሉም ባሮቹ ወደ ጌታ ወደ አላህ ዘንድ እንዲመለሱ ይፈልጋል። ጌታችን አላህ 24 ሰዓት ክፍት አድርጎታል በደላቸውን ተተው ወደሱ እንዲመጡ። ጌታችን Allah Subhanahu Wa Ta'ala ለሙሳ አለይሂ ሰላም ለፊርዖን አዝኖለት የላከ ለእኛ ታላቁን ነቢይ ዓለይሂ ሰላቱ ወሰላም ሰጥቶናል። ስለዚህ ሪመምበር ዘ ኦፕረስድ፣ እነዚያ የተበደሉትን ሰዎች አስታውሱ ነው። እስቲ ቁርአን ኦፕሬሽን ወይም ደግሞ ቁርአንና ሐዲስን መሰረት አድርገን እስቲ ጥቂት ስለ ዟሊም ሰዎች ዙልም ስለሚፈጽሙ ሰዎች እንመልከት። Allah would term those who term, you know, the torment people in the world. Allah would term, torment those who term people in this world. በዚህ ዓለም ውስጥ የሚያሰቃዩ የሆኑ የአላህን ባሮች የሚያሰቃዩ የሆኑ ሰዎችን Allah Subhanahu wa Ta'ala will torment people in this world. እዚችው ምድር ላይ ያሳያቸዋል። If he wants, he can transfer them to the next year. ከፈለገ ደግሞ Allah በሚቀጥለው ዓለም ይገናኛቸዋል። አላህ ዘንድ መገናኘት የማይቀር ነው። በተውሂድ አሸብርቀው ነቢ ሰለላሁ ዐለይሂ ወሰለምን በሳቸው ፍቅር ተነክተው በእስላም አስተምሮት አሸብርቀው አላህ ዘንድ ካልመጡ የሚገጥማቸው ነገር እጅግ በጣም እጅግ በጣም አደጋ ነው። This is what they say, the intended to pour out of the light of Allah with their mouths, but Allah will complete his light even though the disbelievers hate. ቁርአን ውስጥ ሶስት የቁርአን አንቀጾች አሉ። እነዚህ ሶስት የቁርአን አንቀጾች ሁሉ ጊዜ ሳነባቸው ልቤ ውስጥ ትልቅ ተስፋን ይዘራሉ። እጅግም ወዳቸዋለሁ። በሱረቱ ተባ ምዕራፍ 9 ቁጥር 33፣ በሱረቱ ፈትህ ምዕራፍ 48 ቁጥር 28፣ በሱረቱ ሶፍ ምዕራፍ 61 ቁጥር 8 ላይ those they intended to pour out of the light of Allah with their own mouths, but Allah subhanahu wa ta'ala will fold the light even if those disbelievers hate it. እነዛ አላህ Subhanahu wa Ta'ala ኑር ብርሃን ዲነል እስላምን ባፎቻቸው ላይ አጠፉ ይሻሉ። ነገር ግን አላህ Subhanahu wa Ta'ala ምንም ካዶች ቢጠሉ ምንም ሙሽሪኮች ቢጠሉ አላህ Subhanahu wa Ta'ala ብርሃኑን ይሞላዋል፣ ብርሃኑን ይሞላዋል፣ እስላምን ሙሉ ያደርጋዋል። ጌታ አላህ Subhanahu wa Ta'ala ይጠብቀዋል። ምንም እንኳን ዙልም ቢፈጸም ምንም እንኳን በደል ቢደራረብም ግን በደሉን ይረሳው አላህ Subhanahu wa Ta'ala ዝም ማለቱ በደሉን ይረሳው ወይም ደሞ ያልተመለከታ አጥርገ አታስበው ይላል። So remember the homeless and remember the oppressed. የተበደሉ ሰዎችን አስታውሱ፣ እንዲሁም ደግሞ remember the homeless ቤት የሌላቸውን ሰዎች። እንግዲህ ቁርአንና ሐዲስ ይሄንን ነገር ካስተማሩ በእኛ ህይወት ውስጥ አምጥተን እንዴት እንለውጣቸው የሚለው ቤት የሌላቸውን ሰዎችን አስመልክቶ just ሁሉ ጊዜ አንድን ሰው መርዳት ስናስብ አንድን ሰው እስላም ያስተማረ ነገር ለመተግበር ስናስብ በመሯችን ውስጥ የሚመጣ ነገሮች አሉ። በነገራችን ላይ የሰው ልጅ ማንኛውንም ስራ ለመስራት ሲነሳ መጀመሪያ በአእምሮ ውስጥ የሚመጣበት መልካም ስራ ከሆነ የሚሰራው ኔጌቲቭ ነገር ነው የሚመጣው። ሁሉ ጊዜ ኔጌቲቭ የሆነ አእምሮ ውስጥ ይመጣበት እንዲባደርግ እንዲቢሆንስ እንዲቢሆን እንደዚህ ቢሆንስ ብሎ ያስባል። ለዛ ነው ቁርአን ውስጥ አላህ Subhanahu wa Ta'ala ሸይጣን በድህነት ያስፈራራቸዋል ይለናል። በድህነት ያስፈራራቸዋል። የሆነን ሰው ለመርዳት ስትነሱ አሃ ይሄንማ እንዴት አደርጋለሁ ነገሮችማ አንተ ጋር ብዙ ማስተካከል የሚገባህ ነገሮች አሉ። አንተ ገና ቤት ስለሌላቸው ሰዎች ታስባለህ። ቤት እንደማትገዛላቸው የታወቀ ነው። ዝም ብለህ አርፈህ ተቀመጥ ይላል። But it is not the point. Point to biggest ወስለ መስጠት አይደለም የማወራው። Point to at least ለራስ remember them. ቢያንስ እንኳን እናስታውሳቸው። አንድ ቀን እኛ ቤታችንን ብናጣ አንድ ቀን ቤታችንን ባናገኘው ለስራ ወተን ስንመለስ ባናገኘው ልንሆን የምንችለው ነገር አላህ ይጠብቀን በጣም ከባድ ነገር። ስለዚህ ቢያንስ at least ለራስ ነክ ዱአ እናድርግ። ብዙ ሙስሊም ወንድሞች እህቶች አሉ ቤታቸው የሚከራተቱ። ስለዚህ make them ዱአ አድርጉላቸው፣ ዱአ እናድርግ። ሁለተኛ የምታውቋቸው ሰዎች ካሉ just help them as you have to help them። መርዳት በምትችሉት አቅም ሁሉ ኢንሻአላህ እርዷቸው። ነብዩ አለይሂ ሰላቱ ወሰለም በቴመርም ክፋይ ቢሆን ከሳት ራስን አድን ብሎ አላህ በቴመርም ክፋይ እንኳን ብትሆን። በነገራችን ላይ አንድ ሰው የሚሰጠው ነገር ሳይሆን ብዛቱ ንያ አድርጎ የሚሰጣት ትንሽ ነገር ነው ትልቅ ነገሩ። ዋናው ቁም ነገሩ ዳሲስ ዘ ፖይንት ንያ አድርጎ የሚሰጣት መልካም ነገር ሐቂቀተን ሐቂቀተን ነገ የቂያማ ቀን አላህ Subhanahu wa Ta'ala ደራርቦ ያመጣታል ኢንሻአላህ። when you talk about oppressor ስለ ተበደሉ ሰዎች ስናነሳ there are oppression in this world ይቺ ዓለም ሁሉ ጊዜ ዓለም እንዲህና ዓለም ለአላህ ባሮች ዓለም ከአላህ ጋር መርካም ግንኙነት ለአላህ ቸው ሰዎች ሁሉ ጊዜ የተመቻቸች ናት ምቹ ናት ብላችሁ አትጠብቁ do not think that ሁሉ ጊዜ በህይወት ውስጥ ወጣ ወረዶች አሉ። አላህ ሱረቱ ለአንከቡት ማዕራፍ 29 ከቁጥር 1 እስከ 3 ላይ አሊፍ ላም ሚም do people consider that they will never be testified right after they say we believe so which amanin ልባችን ውስጥ አቂዳ ገብቷል ተውሂድ ሰርጿል ብለው ከተቀበሉና ካመኑ በኋላ ሳይፈተኑ እንዲሁ የሚተው ይመስላቸዋል እንዴላ ቁጥር 3 ላይ ይወርድና we have previously testified people before them ከነሱ በስተፊት የነበሩ ቀደምት ትውልዶችን በርግጥ ፈተነናል ኢላ አላህ አላህ Subhanahu wa ta'ala ፈተና ካመጣብንም ፈተናችንን መወጣት እንችል ያ አላህ ምርጥ ባሮች አላህ አድርገን የታችን ሱረቱ ሙልክ 67 2 ላይ ምን ይላል is Allah who created the days and the life to testify which of his going to do good deeds እርሱ አላህ ነው ሞትና ህይወትን የፈጠረ የትኞቻችሁ መልካም እንደምትሰሩ ለማየት ነው ላ So our topic for today is let us remember the homeless and let us remember the oppressed. يتبدلونا ابن السبيل بيت ያጡ ሰዎችን እናስተውሳቸው ዱዓ እናደርግላቸው ማለት ነው. هذا والله تعالى علم واهر دوان الحمد لله رب العالمين. حسبك الله شو ጥያቄ ካላችሁ ማይክ ምዛችሁ እንድትናገሩ ለእናንተ ማይክ እለቃለሁኝ ማለት ነው. ማይክ መያዝ የሚፈልግ ወንድም ወይም እህት እጆደ ላይ ኦኬ جزاك الله خير الجزاء يا جماعه الله يودداچو الله يطبقاچو الله ሁላችንንም በጀነት الفردوس ጌታቸውን اللهን ከሚያው ምርጥ الله ባሮች الله ያድርገን ان شاء الله باذن الله الله سبحانه وتعالى ጀና ውስጥ ان شاء الله الله بصوره القيامه ما عرف 75 እንደነገረን ቁጥር 25 ላይ ፊቶች በዛ ቀን አብሮሽ ናቸው ይላል አፉ በሉኝ እጃውጣችሁ ስለአላህ ጀመርኩ ፊቶች በዛ ቀን አብሮሽ ናቸው ምክንያቱም ወደ ጌታቸው ወደ አላህ ዘንድ ተመልካቾች ናቸውና ይላል ጌታቸውን አይተው የሚደሰቱ ፊታቸው የሚበሩ አላህን ናፍቀው ልቦናቸው አይናቸውም ከሚያለቅሱ ምርጥ አላህ ባሮች ያላህ አድርገን والله تعالى علم مايك فري السلام عليكم ورحمه الله وبركاته سمعني السلام عليكم ماشي استاذ خالد اني قرايت غابوبت غدا عليني انذي اوبرست سلاون سوتش سلا تشكر سوتش سناس ساسو عنداندي بتام اتنالو الكسالو نا በመሃል ደግሞ ወደ አላህ መለስና በአላህ ስራ ውስጥ ጣልቃ ይገባው ሆኖ ይስማኝና ደግሞ ውጧለው የተሸገርኩኝ ውጧለው ምንድን ለማለት ፈልጌ ነው ከእምነት ክፍሎች አንዱ በቀዳ ወልቀድር ማመን ነው ምንድን ጦ ኸይሩም ሸሩም ከአላህ ነው እና ሁሉ ነገር የሚያደርግ ህይወት የሚሰጠው የሚገለው አላህ ነው የሚረዝቀው አላህ ነው ርዝቅን የሚነሳው አላህ ነው ከዚያ አኳያ በሱ ውሳኔ ውስጥ ጣልቃ የገባው መስሎኝ እና ይቅርታ ጠይቅና በማያገባኝ ገባው ብዬ ደግሞ ዝም እላለሁ እና ምንድን ነው እኛ አሁን ዱዓ ማድረግ የሚለው ነገር መልካም ነው ግን ለዚህ ከሚሰጥ ህይወት ከመስጠት ጋራ በተያያዘ የአላህ ስራ ውስጥ መግባት ይሆናል እነዚህ ስልጣኖች ደግሞ ለሰው መስጠት አሁን ለምሳሌ እኔ ስጡ ስትል ኃይል ስልጣን የፈጣሪን ሰጭነት ስልጣን ለፍጡር መስጠት ይሆናል በዚህም በኩል ሌላ ችግሮች መግባት ይሆንብኛል ምንድነው ለምሳሌ በፍልስጤማውያን ጉዳይ ላይ ህጻናቶች ሲገደሉ የሚረብሽ ነገር በዚህና አውታሮች እናያለን እንሰማለን እና እስራኤሎች ምናምን እንላለን እና በአንድ በኩል እነሱን መኮነን ህይወት ሰጪዎችና ገዳዮች አድርጎ የፈጣሪን ብቸኛ የሆነ ስልጣን ለፍጡር መስጠት ይሆንብኛል እና ግራ ተጋባል ምንድነው እዚህ ላይ ምን ያረኩት ነገር አለ ለመረዳት የቸገረኝ ነገር አለ ምንድነው ከኛ የሚጠበቀው ነገር ሰላም አለይኩም ወራህመቱላሂ ወበረካቱ ዋአለይኩም ሰላም ወረህመቱላሂ ወተዓላ ወበረካቱ። ወንድማችን ከዳውል ቀደር አላህ ይጠብቅ፣ አላህ ይውደድ። ለሙስሊሙ ማህበረሰብ ያለህን ፍቅርና ውዴታ አላህ ከልብህ መቼ የማያወጣው፣ ይልቁንስ የበለጠ ለሙስሊሙ ማህበረሰብ ሁል ጊዜ ውስጥ ተነክቶ ወደ አላህ የምታነባ ምርጥ የአላህ ባሪያ አድርግህ። ምናልባት በአንተ እንባ ጌታችን አላህ ትልቅ ነገርን ሊያመጣ ይችላል። የማንን እንባን ከፊት ላይ እንደሚያብስ ማንም አያውቅም ኢላ አላህ በስተቀር እንጂ። ቀደውል ቀድር ወላሂ ሀቢቢ፣ አንድ ነገር በግልጽ ቋንቋ ልንገረ፣ በግልጽ ቋንቋ ልብህን ከፍተህ አድምጠኝ። ሱመ ወላሂ ላሃለው ያንተ እንባ አላህ ዘንድ ትልቅ ባሊ አለ። ኢንሻ አላህ አላህ ዘንድ ትልቅ ባሊ አለ። አይደለም አላህ ይቅርና በሆነ ጉዳይ እንኳን ተጎርተው ሰዎች ሲያነቡኩ ሰው እንኳን ሲያይ ውስጡ በጣም ያዝናል አይደል? ሰው እንኳን ማለት ነው። ሱብሃንአላህ፣ አንድ ስሙን መጥቀስ ስማልፈልግ የውጭ ዓለም ምዕራቡ ዓለም ላይ የሚያስተምር ሼህ አለ እና ሼኹ ሱብሃንአላህ በጣም ይገርማቸዋል። ሁሉ ጊዜ ይታመማል እና ይታመማል ብዙ ጊዜ። አንድ ጓደኛው ሌላ ዳዒ ኡስታዝ ጓደኛ አለው እና ለሼኹ ደወለለትና አንተ ጋር መጥቼ ጥቂት ጊዜያት ላሳልፍ ነበር ሲል መናገር አልቻለም። ከዛ ሚስቱ ተቀበላ ታሟል አለችው። ሄደ፣ ተገናኙ። ሄደ እዛ ያለበት ሀገር ሄደ። ሱብሃንአላህ ትገረማላችሁ። አብዛኛውን ጊዜ ሼኹ ይታመማል እና የሚታመምበት ምክንያቱ ምን እንደሆነ ታውቃለህ? ምን እንደሆነ ታውቂያለሽ? ሁልጊዜ በሙስሊሙ ላይ የሆነ ነገር ሲደርስ ፍልስጤሞች የሆነ ነገር ሲሆኑ አንድ ህፃን ተጎድቶ ካየ ወዲያውኑ በሽታ ይዟል። ወዲያውኑ የሚታመሙ ታሞ በቁም ነገር ይተኛል። ሱብሃንአላህ ታሞ መተኛት የአንድ ሙስሊም የአንድ ወንድም የአንድ እህቱን ስሜት ተነክቶ መተኛትና መታመም ማለት ምን ያህል ውስጡ እንደገባ አስተውሉ። ነቢዩ አለይሂ ሰላቱ ወሰላም እንደነ ያሉት a believer is a mirror of a believer አንድ ሙእሚን ለሌላኛው ሙእሚን መስታወቱ ነው። a believer is like a part of all his body. If his eyes got sick, all his part of the body will get sick. And ሙእሚኖች ልክ እንደ አንድ አካል ናቸው። አይን ሲታመም ሁሉም የሰውነት አካል እንደሚታመም ሁላ አንድ ሙስሊም አደጋ ሲደርስበት ሁሉም ሙስሊም ስሜቱን ይከተለዋል፣ ስሜቱን ይሰማዋል ውስጡ እና ኢንሻአላህ ቫልዩ አለው። ይህንን በአላህ ላይ ተስፋ አድርግ። ሁለት ነገሮችን አንስታም። የመጀመሪያው ክፉ መልካሙም ከአላህ ዘንድ ነው። አዎ ክፉ መልካሙም ከአላህ ዘንድ ነው። እኛ ሙስሊሞች እንድናምን ከታዘዝናቸው ነጥቦች መካከል ስድስት ነገሮችን በዋነኝነት እንድናምን ታዘናል። አንደኛው የአላህ አዳዊነትና ብቸኝነትን፣ አላህ በብቸኛ ተመላኪ ጌታ መሆኑን አምኖ መቀበል። ሁለተኛ እሱ የፈጠራቸው የተለያየ ድርሻ ያላቸው መላእክት መኖራቸውን አምኖ መቀበል። ሶስተኛ ጌታችን አላህ ሱብሃነሁ ወተዓላ ያወረዳቸው መለኮታዊ መጽሐፍት እንዳሉ አምኖ ማመን መቀበል። አራተኛ ላይ አላህ ሱብሃነሁ ወተዓላ የላካቸው የመልካም ስራ ተምሳሌት የህይወት አራ የሆኑ መልእክተኞች እንዳሉ መቀበል። አምስተኛ የትንሳኤ ቀን ዳግም መቀስቀስ ውጤት የሚተዋይበትና የሚስተዋልበት ትንሳኤ እንዳለ አምነን እንቀበላለን። ስድስተኛው የእምነት ክፍላችን ቀዳወል ቀድር ወአላህ ሱብሃነሁ ወተዓላ ቅድመ ውሳኔ ማመን ነው። ግን አንዳንድ ጊዜ መልካሙም ክፉም ከአላህ ነው ሲባል የተሳሳተ ግንዛቤ ይፈጠራል። ሀቢቢ ምን ማለት ነው መልካሙም ክፉም ከአላህ ነው? ቁርአን በእርግጥ በሱረቱ ኒሳ ምዕራፍ 4 ቁጥር 72 ላይ ነግሮናል ክፉም መልካሙም ከአላህ ዘንድ ነው ብሎናል። ምን ማለት ነው ክፉም ከአላህ መልካሙም ከአላህ ዘንድ ነው ማለት? ከአላህ ዘንድ መልካም እንጂ አይታወቅም። አስለን መጀመሪያ አላህ መልካም ነው፣ ከአላህ ዘንድ መልካም እንጂ ሌላ አይደለም። ለዛ ነው ነብይ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ምን ይላሉ? አላህ መልካም ነው፣ መልካምን እንጂ ሌላን አይሻም፣ ጀነትን መልካም ናት፣ መልካሙን ሰዎችን እንጂ ሌላን አትቀበልም ይላሉ ነብይ ሰለላሁ ዐለይሂ ወሰለም። አላህ መልካም ነው ከአላህ ዘንድ ሁሉ ጊዜ። our lord is the source of righteousness and goodness ጌታችን ሁሉ ጊዜ የመልካም ነገሮች ሁሉ ምንጭ ነው። የመልካም ነገሮች የሰላም ሁሉ ምንጭ ነው አምላካችን አላህ። ግን መልካሙም ክፉም ከአላህ ዘንድ ነው ማለት አንድ ሰው መልካም ሰርቶ መልካም በሰራው ላይ አላህ መልካምን ምን እንደ ይመነደዋል አይደል? ከአላህ ዘንድ ሁሉ ጊዜ መቅጠም መልካም ነገር ከአላህ ነው። አንድ ሰው ክፉ ወንጀል ፈጽሞ ሙስሊሙን በድለው ህፃናትን ሲገሉ የሰሩት ወንጀል ነው፣ ኃጢያት ነው። ይህን ወንጀል የሰሩት መግደል እንደሚችሉ ሁላ አለመግደልም ይችላሉ። መተኮስ እንደሚችሉ ሁላ አለመተኮስም ይችላሉ። ስለዚህ በራሳቸው ነጻ ምርጫ የተገበሩት ወንጀል ነው ማለት ነው። በራሳቸው ነጻ ምርጫ የገደሉት በራሳቸው ነጻ ምርጫ ነው ማለት ነው። ስለዚህ በራሳቸው ነጻ ምርጫ ሙስሊሙን ሲዞልሙና ሲበድሉ ክፉ ነገር ነው የሰሩት አይደል? በዚህ ክፉ ስራቸው አላህ ክፉ በላ ያመጣባቸዋል። መቼ? የአላህ ቀን፣ የአላህ ጊዜ እሱ ዘንድ ነው ያለው። አላህ ነው የሚያውቀው። ያ የሚያመጣባቸው ለነሱ ክፉ ነው አይደል? ክፉ ከአላህ ዘንድ ነው የተባለው ለነሱ ክፉ ስለሆነ ነው ያ ነገር። ገብቷል? ዛሊሞች ናቸው፣ በደለኞች ናቸው። በሰሩት ወንጀል አላህ ቅጣት አመጣባቸው። ቅጣት ደግሞ ሲያመጣባቸው ያ ቅጣቱ ክፉ ነገር ነው፣ መልካም አይደለም። መቼስ ቅጣቱ ክፉ ግን የመጣው ምንድነው? በራሳቸው በእጃቸው ነው። ሱረቱ አንከቡት ምዕራፍ 29 ላይ በእጆቻቸው በሰሩት ዙልም በደል ምክንያት ያዝናቸው ይላል አላህ። በእጃቸው በሰሩት ምክንያት ምን አደረግናቸው? ያዝናቸው ነው የሚለው አላህ። ስለዚህ ክፉ መልካሙም ከአላህ ነው ሲባል አላህ ዘንድ መልካም ብቻ ነው ያለው። መልካም ነገር ብቻ ነው የሚወርደው ከአላህ ዘንድ። አላህም የሚቀበለው መልካም ነገር ነው። ግን ክፉ ወንጀል ሲፈጽሙ አላህ ክፉ ነገር ያመጣባቸዋል። ክፉ ከአላህ ዘንድ ነው የተባለው ያ ነው። የመጣባቸው በላ ከአላህ ዘንድ ነው፣ ክፉ ነገር ነው። ያ ክፉ ነገር ግን እንዴት መጣ ስትል አላህ የክፉ ምንጭ ሆኖ ሳይሆን በክፋታቸው ሰበብ ክፋት የሆነ ነገር መጣባቸው ማለት እንጂ። ሁል ጊዜ ይሄንን ሚስ አንደርስቶ እንድታደርጉት አልፈልግም። ክፉ ሲሰሩ በእጃቸው አላህ የዋጋቸውን ይሰጣቸዋል ማለት ነው። እኔ ሱብሃንአላህ ዛሬ አንድ ኪታብ ሳነብ አንድ ኪታብ ላይ ጠዋት ያገኘሁትን ነገር ላካፍላችሁ። ሱብሃንአላህ ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ፣ in the day of resurrection በትንሳኤ ቀን a bird will say አዋፍ ትላለች፣ አንድ ወፍ ይላል ይናገራል አሉ። ምን ብለው? oh lord ጌታዬ ሆይ they have killed me for the sake of fun, for the sake of gain, not for the sake of eating. ሊመገቡኝ ሳይሆን ለቀልድ ለጨዋታ ብለው ለጌም ብለው ገለውኛል፣ ለቀልድ ብለው ገለውኛል ብላ ትከሳለች ይላል። ወፍ እኮ ነው፣ ይገርማል። ሱብሃንአላህ ወፍ ወፍን እንኳን ያለ አግባብ ወፍን እንኳን መግደል ክልክል አድርጓል እስልምና። ወፍ እንኳን ነገ ጌታ አላህ ዘንድ ይሄንን ታቀርባለች። ስለዚህ ክፉ መልካሙን ከአላህ ዘንድ ነው ሲባል ይሄንን ታሳቢ እንዲሆን። ሁለተኛ መልካሙን እንግዲህ ማሻአላህ ሰዎችን ስለመርዳትን በተመለከተ አላህ ሱብሃነሁ ወተዓላ ሁሉን ነገር ማድረግ ይችላል። የማንንም እርዳታ አይሻም አላህ። ሱረቱ ፋጢር ምዕራፍ 35 ቁጥር 15 ላይ ኦ ማንካይንድ እናንተ ሰዎች ሪዝ ዩ ሁ ኒድ ፍሮም አላህ አላህ ኒድስ ፍሮም ዩ ናቲንግ ሂ ኢዝ ዘ ፕራይድ ወርዚ እናንተ ሰዎች እናንተ ሁሌ ከአላህ ፈላጊዎች ከአላህ ሱብሃነሁ ወተዓላ ከጃዎች ናችሁ። አላህ ግን ከዓለማት ሁሉ የተጥቃቃ ምስጉን ጌታ ነው ይላል። አላህ ምስጉን ነው። አላህ ሁሉንም ነገር ማድረግ ይችላል። አንድ ነገር ልንገራችሁ። ይህን ማውራችሁ አሁን የምነግራችሁ ታሪክ ማዕናዊ ነው። ሪል ሀፕን የተደረገ የተከሰተ ነገር አይደለም፣ ግን ማዕናዊ ነው። ኪታብ ላይ ሳነብ አግኝቼዋለሁ መጽሐፍ ላይ። ይህ ማዕናዊ የሆነው ነገር ግን ቀዳውል ቀድር በጣም ለአንተ ምላሽ ይሆናል ብዬ አስባለሁ። ማዕናዊ ነው፣ እንዳትረሱ ንግግሬ። አንድ ሰው በምድር ላይ ብዙ ሰዎችን አየ። ያያቸው ሰዎች እጃቸው የተቆረጡ፣ አይናቸው የጠፋ፣ መራመድ የማይችሉ እነዚህን ሁሉ ሰዎች አየና ድሆችን ምናምን አይቶ የተጎዱ ሰዎችን አይቶ መንገድ እየሄደ ነው። ከዛ በኋላ ጌታውን አላህን ማናገር ጀመረ። ጌታ አላህ አንተ ሁሉን ቻይነ ሰማይን የፈጠርክ አንተ፣ ምድርን ያስገኘ እነዚህ ሰዎች የፈጠርክ አንተ፣ እኔን ያስገኘ አንተ፣ አላህ ሆይ ይህ ሁሉን ነገር ማስተካከል አትችልም አንተ? ትችላለህ፣ ሁሉ ኃይል ነው። ኢነላህ አላ ኩል ሸይን ቀዲር ተብሏል። አላህ በሁሉ ነገር ላይ ቻይ ነው። ለምንድን ነው ይህን የማታደርገው አለ ይላል። ከዛ አላሁ ስብሓነሁ ወተዓላ ይህንን ሰው አናገረው ይላል። ምን አለው ጌታ አላሁ ስብሓነሁ ወተዓላ? ለነሱ ሰዎችማ ፈጥሬላቸዋለሁኝ። ማንን? አንተን የመሰለ ሰው ፈጥሬላቸዋለሁኝ። እጅ ያለው እግር ያለው አንተን የመሰለ ሰው ፈጥሬያቸዋለሁ። ምን እንድታረጋቸው? እነሱን ሀልፕ እንድታረጋቸው፣ እንድትረዳቸው። ስለዚህ አንዳንድ ጊዜ ችግሮች ሲፈጠሩ ችግሮቹ እኛ ምን እንደምናገኝባቸው ናቸው። ለምሳሌ ቀዳውል ቀድር አንድ ወንድም መጣና ቤት የምከራይበት ብር የለኝም፣ ብር ካላበድረኝ አለ። አረ እኔ እንደውም አላበድርህም፣ አላህ የሰጠኝ ኒዕማ አለ አልክና ከማበደር ይልቅ ጀዛ አላህ ይክፈልህና ሰጠኸው ገንዘብህን፣ ለቤት ክራዩን ከፈልክለት። አንተ የቤት ክራዩን በመክፈል አጅር አገኘ። በቁም ነገር ግን ቀዳውል ቀድር እውነቱን ለመናገር ግን ያ ሰው ቸግሮት ባይመጣ ኖሮ ያ ምንዳ ባመለጠህ ነበረ። ስለዚህ አላሁ ስብሓነ ወተዓላ እንደዚህ አይነት ሰዎች የሚያደርገው ሀታ እንኳን አጅር እንድናገኝባቸው ነው። ኡስታዝ የገቡ ይመስለኛል። ኡስታዝ ከገቡ ለኡስታዝ መርቀቅ አለብኝ። ቀዳውል ቀድር እንደዚህ አድርገህ እንድታስበው እፈልጋለሁኝ። አዎ መልካሙም ክፉም ከጌታችን ከአላህ ዘንድ ነው። አላህ ሁል ጊዜ በመልካም ከሚጸኑት በመልካም ነገር ላይ ከሚዘወትሩት አላህ ያደርገን። ወላሁ አለም። ማይክ ፍሪ።